يا أهل الكتاب قد جاءكم رسولنا يبين لكم كثيرا مما كنتم تخفون من الكتاب ويعفو عن كثير قد جاءكم من الله نور وكتاب مبين يهدي به الله من اتبع رضوانه سبل السلام ويخرجهم من الظلمات إلى النور بإذنه ويهديهم إلى صراط مستقيم يا أهل الكتاب እናንተ የኪታብ ባለቤቶች ሆይ ኢላላ አላህ Subhanahu Wa Ta'ala ማለትም አይሁዶችና ክርስቲያኖች ማለት ነው። ቀደም ሲል በነብዩላህ ሙሳና በኢሳ በኩል የተላኩን ኪታቦች ተቀበለናል ስላሉ ተውራትና ኢንጂልን የኪታቡ ባለቤቶች ሆይ በማለት ይጠራቸዋል ማለት ነው። ቀዲጃኩም ረሱሉና አሁንም ደግሞ ተረኛ የሆነው መልእክተኛችን እነሆ መጣላችሁ የፍተኞቹን ነብዮች ከተቀበላችሁና ከተከተላችሁ አሁንም መልእክተኛችን ቀጥሎ መጥቷላችኋልና ተረኛውንም ጨምራችሁ ተቀበሉት ነው የሚለው። ይበይኑ ለኩም ከቲራ ሚማ ኩንቱም ትኹፉና ሚነል ኪታብ ካሁን ቀደም በራሳችሁ ኪታብ ስትደባብቁት የነበረውን ብዙ ነጥብ የሚገልጽና የሚያብራራ ሆኖ ማለትም በተውራትና በእንጂል የታዘዙና የተከለከሉትን ነገሮች እየሰረዙና እየደለዙ እየደባበቁና እያልበሰበሱ ይዘውት የነበረውን ምስጢራቸውን የሚያጋልጥ የሆነ መግለጫና ማብራሪያ ይዞ መጥቷል ማለት ነው። ወያፍዋን ከቲር እንደገና ከዛ ከምትደባብቁት ነገር ደግሞ እንዳውም ብዙውን የሚተውላችሁ ነው። እሱ ጋራ የሚገናኙ ነጥቦች ወይም ደግሞ በቀጥታ እናንተን የቀደምት ነብያት ተከታይነን ብትሩም ተከታዮች እንዳልሆናችሁ በትክክል የሚያሳዩ መነሳት ያለባቸው ነጥቦች ካልሆነ በስተቀር በቀጥታ ተከክኑን ነገር እናንተ የሰራችሁትን ሁሉ ለማጋለጥ አይደለም የሱን ነብይነት ለማረጋገጥና እናንተ ደግሞ ባፋችሁ እንደምትሉት በትክክል የተውራትና የእንጂል አክባሪዎች እንዳልሆናችሁ ለማሳየት ብቻ ብዙ ነጥቦችን ቢያጋልጥም በዛው ልክ ደግሞ ብዙውን እናንተ የደባበቃችሁትን ነገር ይተዋል ያልፈዋል ማለት ነው። ማለትም የሚገልጸው ነገር እናንተን ሁን ብሎ ለማዋረድና ለማጋለጥ ሳይሆን የሱን ተልእኮ ለማጠናከርና ትክክለኝነቱን ለማረጋገጥ እንዲሁም ደግሞ እናንተ ያለ ስማችሁ የምትሰጡትን ስም ትክክለኛ አለመሆናችሁን ለማሳየት ለምሳሌ ያህል እንጂ ሙሉ በሙሉ ጥፋታችሁን ዘርዝሮ ለማጣጣት አይደለምና ማለት ነው። ቀዲጃአኩም ሚነላሂ ኑር እና ከጌታችሁ ከአላህ በኩል በዚህ ነብይ አማካይነት ይኸውና ብርሃን መጥቶላችኋል ይላል። ወኪታቡ ሙቢን ነዲናችሁ ደግሞ የሚያስፈልጋችሁን ነገር ሁሉ የሚገልጽና የሚያብራራ የሆነ ቋሚና ዘላቂ የሆነ መጽሐፍም ተልኮላችኋልና በዚህ በተሰጣችሁ ትግል ተጠቀሙበት። ከዛሬ ያለፉት ነብያቶች የምትከተሉና ቁጥር ኪታቦችንም የተቀበላችሁ ከሆናችሁ ካለፉት ነብዮች የተሻለ ነብይ እንዲሁም ካለፉት ኪታቦች የበለጠ ኪታብ ተሰጥቷችኋልና ይሄንንም ጨምራችሁና ደርባችሁ መቀበል አለባችሁ ይላል። እና ኑሩን የሚለው ነብዩ ራሳቸው ነው ኑር ያላቸው ተብሎ ተፈስሯል። ወኪታቡ ሙቢን የሚለው ቁርአንን ወይም ራሱን ቁርአንን ነው በሁለት መልክ የጠራው። ያው ለብርሃን ለህይወት መመሪያ ሁሉንም ነገር የሚያብራራና የሚገልጽ ከመሆኑ አኳያ ኑር ይባላል ቁርአን። እንደገና ደግሞ ኪታቡ ሙቢን ይባላል እሱኑ ራሱ መልሶ ለመግለጽና ለማንጸባረቅ የተጠቀመበት አነጋገር ነው ማለት ነው። ናንዲ የተውራትና የእንጂል የነሙሳና የኢሳ ተከታዮችን ካላችሁ ከዛ የተሻለ ግልጽ የሆነ መመሪያና ማብራሪያ ይዞ የመጣላችሁንስ ለምን አትቀበሉትም በማለት ይጠይቃቸዋል። የዲ ቢላ እና አላህ Subhanahu Wa Ta'ala በዚህ በብርሃን ይመራል ማን ተባሪድ ዋነሁ የስኑደታ የሚከታተሉ የሆኑትን ሰዎች ሁሉ ያአላህን ውዴታ ለማገኘት የሚጥሩና የሚሞክሩትን ሰዎች በዚህ ኑር በሆነው ኪታቡ በነብዩ አማካይነት ይመራቸዋል። ወዴት ነው የሚመራቸው? ሱቡለ ሰላም የሰላምን ጎዳና ያው ከጀሃነም ዲነው ለጀነት የሚበቁበትን አስተማማኝ ጎዳና በዚህ በቁርአን ይመራል ማለት ነው። በዱንያም ላይ ደግሞ ከተለያዩ ውርደትና ውድቀት እንደገና ወደ ብልጽግናና ወደ ሰላም ወደ እኩልነትና ወደ ፍትህ ጎዳና ይመራል ማለት ነው። ወይኽሪጁሁም ሚነ ዙሉማቲ ኢለን ኑር ይእዝኒ በፍቃዱም በዚህ በኪታብ አማካይነት ከተለያዩ ጨለማዎችና ውጥንቅጥ ህይወቶች ወደ ብርሃናማው ህይወት ያወጣቸዋል ይላል። እንግዲህ ቁርአንን የተቀበለና የተከተለ ሰው በዚህ በዱንያም የተፈጠረለትን ዓላማ አውቋልና ከፈጣሪው ጋራ ስለሚስማማ ህይወቱ ራሱ የሰመረና ያማረ ይሆንለታል በያቅጣጫው ማለት ነው። ባከራም ደግሞ ከውድቀትና ከወርገር ከጀሃነም ዲኖና አመልጦ ለዘላለም ክብርና ጸጋ ለጀነት ይበቃል። በመሆኑም ለዚህ ዲን እናንተ ሁላችሁም ተሰላፊዎች ሁኑ ባላቸው ይላል። ወዲህም ኢላ ሲራጥ ሙስተቂም ነበይወታቸው እስካሉ ድረስ ይህ ቁርአን ትክክለኛ ወደ ግራና ወደ ቀኝ የማያዳድልና የማይጠማዘዝ የሆነ ዘላቂ የነጃን ጎዳና ይመራቸዋል። በመሆኑም ሁላችሁም ይሄንን ዲን በዋዛ ፈዛዛ አታሳልፉት፣ ተቀበሉትና ተከተሉት በማለት ንገራቸው ይላል ነብዩ አለይሂ ሰላም። لقد كفر الذين قالوا ان الله هو المسيح ابن مريم قل فمن يملك من الله شيئا ان اراد ان يهلك المسيح ابن مريم ان اراد ان يهلك المسيح ابن مريم وامه ومن في الارض جميعا ولله ملك السماوات والارض وما بينهما يخلق ما يشاء والله على كل شيء قدير. وقالت اليهود والنصارى نحن ابناء الله واحباؤه قل فلم يعذبكم بذنوبكم بل انتم بشر ممن خلق يغفر لمن يشاء ويعذب من يشاء ولله ملك السماوات والارض وما بينهما واليه المصير. لقد كفر الذين قالوا ان الله هو المسيح ابن مريم بؤنت الله سبحانه وتعالى مالت يمريم لجي مسيح ويم يسوس نو بلاو يتناجروا سوتي ያለምንም ጥርጥር በእርግጥ ከሃዲዎች ሆነዋል በማለት አላህ Subhanahu Wa Ta'ala ክደታቸውን ያረጋግጥባቸዋል ማለት ነው። ግሪካውን ቀደም አለል ኪታቦች ይያለ ይጠራቸዋል በተለያየ ቦታ። አለል ኪታቦች ማለት በዚህ ስም ስለተሰየሙ ፍጹም የተውራት ተከታዮች ናቸው ለማለት እነሱን ለማክበር የማዕረግ ስም መስጠት አይደለም። የመተቻ የመውቀሻ ቃል ነው ያደረገው የአለል ኪታብ የሚለው የኪታቡ ባለቤቱ ናችሁ ሲያበቃ ለስሙ ተውራትን እንጂልን ተከትለናል ይያላችሁ ለምን እንደዚህ ታጠፋላችሁ ስማችሁና ተግባራችሁ ለምን ይጋጫል ለማለት ነው። በመሆኑም እንግዲህ እነዚህ አለል ኪታብ የሚባሉ ሰዎች በሌላ በኩል ተራ ወንጀል ብቻ ሳይሆን ኩፍር ውስጥ የገቡ መሆናቸውን አጋለጠ ማለት ነው። ከነዚህ ከአለል ኪታቦች መካከል ነብዩላህ ኢሳን የመርየም ልጅ የጌታ ልጅ ነው ማለቱ ሳይበቃቸው እንዳውም በቀጥታ ጌታ ነው አላህ ማለት ኢየሱስ ነው ብለው የሚናገሩ ሰዎች እነዚህ ከሃዲዎች ናቸው ይላል አላህ Subhanahu Wa Ta'ala። ያአላህን እንግዲህ መብቱንና ማንነቱን ክደው እንዳንድ ተራ ሰው ቆጥረውት ነውና ኢየሱስ ጌታ ነው የሚሉት እነዚህ ያለምን ጥርጥር ከሃዲ መሆናቸውን ኦቁ ነው የሚለው አላህ Subhanahu Wa Ta'ala። ማንግዲ በነብዩ ባይሳ የክርስትና እምነት ተከታይ ነን የሚሉት ወገኖች የተለያየ አመለካከት አላቸው ማለት ነው። እዚህ ቁርአን ላይ እንኳን ዋና ዋና ዘርፎች አራት ዘርፎች አሏቸው። ከነዛ አንደኛው ይሄ ነው ማለት ነው። ኢየሱስ ማለት ወይም ነብዩላህ ኢሳ ማለት የአላህ ራሱ ፈጣሪ አምላክ ነው ብለው የሚያምናሉ ይሄ አያት እንደሚገልጸው ማለት ነው። እና እነዚህ እንዴት ነው የሚሉት? ያው ማርያም ድንግል ናት፣ ባል እንደሌላት ይታወቃል፣ ጥብቅ ነበረችና እሷ ጸንሳ ከወለደችው ሳይታሰብ የሰው አባት ከሌለው የጌታ ራሱ በፍቃዱ ከሰማይ ሰማያት ወርዶ ይላል ስጋ ለብሶ በሰው ምስል ተወለደ ይላል ማለት ነው። እንግዲህ አላህ ራሱ Subhanahu Wa Ta'ala ሐሻ ወከላ በነሱ አባባል በቀጥታ ወደ ሴትየቱ ማህፀን ገብቶ እንደገና በሰው ምስል ስጋ ለብሶ ተወልዶ ሰው መሰለ እንጂ ጌታን ነው የወለደችው ነው የሚሉት ማለት ነው። በጣም አሳፋሪና ተቅጣጭ የሆነ አነጋገር ነው። ከክርስትና እምነት ተከታዮች ሁሉ በጣም አከፊ የሆኑት እነዚህ ናቸው ማለት ይቻላል ማለት ነው። በሌላ ቦታ ደግሞ ሳሊቱ ሰላተቲን የሚል ቃል አለ። እንደገና አብኑላህ የሚለው አለ ማለት ነው። አብኑላህ የሚለው በአንድ መልኩ እዚህ ጋር ይገናኛል። የአላህ ልጅ ነው፣ ነዛ ቀጥታ ራሱ ነው የተወለደው ባይናቸው። እነዚህኞቹ ደግሞ የለም ጌታ ሳይሆን የተወለደው ያው ከሱ የተላለፈ ነገር ነው እሷ ዘንዳ ልጅ ሆኖ የወጣው በማለት የጌታ ልጅ ነው ኢየሱስ ወደሚለው ይሄዳሉ ማለት ነው። ቅድም ራሱን ጌታ አደረጉ፣ እነዚህኞቹ ደግሞ የጌታ ልጅ ነው እንጂ ራስ ጌታ አይደለም ይላሉ ማለት ነው። ዝሮ ዝሮ ግን የጌታ ልጅ መልሶ ጌታ ነው የሚሆነው። ሶስተኞቹ ስታ ጌታ በቀጥታ እሱ ሳይሆን ወይም የጌታ ልጅ ሳይሆን ጌታ ማለት በዛ ዓለም ላይ ሶስት ኃይሎች ተዳምረው ነው ጌታ የሚሆኑት ዳይ ናቸው። እና አንድ አላህ ራሱ ያው እግዚአብሔር በሚለው አነጋገር የሚገልጹት ማለት ነው። ሁለተኛ መንፈስ ቅዱስ ይላሉ ጅብሪል ማለት ነው። ሶስተኛ ደግሞ ኢሳ ራሱ ማለት ነው። እና እንግዲህ ኢሳ እንደ ልጅ እሱ እንዳባት ያደርጉና ጅብሪልን ደግሞ በመሐከላቸው ዋሲጧ በማድረግ ሶስቱን በማጣመርና በመደመር ጌታ ናቸው፣ ሶስት ናቸው፣ አንድ ናቸው ይላሉ ማለት ነው። ሶስቱ ተባብረው ነው እንግዲህ ዓለምን የሚያስተዳድሩና የሚመሩት ማለታቸው ነው። ያው በተለምዶ አነጋገር ሶስቱ ስላሴ የሚለውም ከዚሁ ጋራ ይዛመዳል ማለት ነው። እነዚህ ሁሉ እንግዲህ ከሃዲዎች መሆናቸውን ያረጋግጥባቸዋል አላህ ሱብሃነሁ ወተዓላ። አለል ኪታብ በሚለው አነጋገር ግን ሁሉንም ያካትታል ማለት ነው። ምክንያቱም እንጅልን ተቀብለናል ስለሚሉ ማለት ነው። ከነዚህ ከሶስቱ እንግዲህ የተሻሉንና ትክክለኛ የሆኑት አብዱላህ ወረሱሉ ብለው የሚያምኑት ናቸው። ያው በጊዜያቸው ሐዋርያት የነበሩት የአላህ ባሪያና እንደ ማንኛውም ነቢይ የአላህ ነቢይ መልእክተኛ ናቸው ብለው ያመኑዋሉ። እነዛ ናቸው እንግዲህ ትክክለኛ የወጡት እንጂ እኒ ሶስቱ ቡድኖች ወድቀዋል። በስማቸው ግን የእሳቸው ተከታይ ነን እያሉ እስካሁን ድረስ ያው ትክክለኛ ነን በማለት ራሳቸውን ያወድሳሉና ያመጉሳሉ። በእኔ በኩል ግን ቦታ የላቸውም ከሃዲዎች ናቸው እያለ ነው አላህ ሱብሃነሁ ወተዓላ። እና ኢነላህ ጀለ ሰናሁ አላህ ሁወል መሲሁ ብኑ መርየም የመርየም ልጅ ኢየሱስ እሱ ራሱ ነው ጌታው ብለው የሚናገሩና የሚያምኑ ሰዎች እነዚህ ያለምንም ጥርጥር ከሃዲዎች ናቸው። እና ይህ አባባላቸው እንግዲህ ከንቱ ውሸት ለመሆኑ ለማረጋገጥና ለማጋለጥ ቀጥሎ ምን ይላል? ቆል እስቲ እንዲበል ያ መሐመድ አለ። ጥያቄ አቅርብላቸው ማለቱ ነው። ፈመን የምሊኩ ሚነላህ ሸይአን ከአላህ አንድ ነገር በነቢዩላህ ኢሳና እንዲሁም በእናቱ ላይ የሚተነዘር አደጋ ነገር ቢቃጣ ኢን አራደ አን ዩሊከል መሲሐ እብነ መርየም የመርየም ልጅ የሆነውን መሲህ ወይም ኢየሱስን አላህ ሊያጠፋው ቢያስብ ወኡመሁ እናቱንም ጭምር እንዲሁ ሊያጠፋት ቢፈልግ ወመን ፊል አርድ ጀሚዓ እነሱ ብቻ ሳይሆኑ በዚች ምድር ላይ ያሉ ፍጥረታቶችን ዳር እስከ ዳር ሊያወድማቸውና ሊያስወግዳቸው ቢሻ አላህ ለመሆኑ ይህንን የሚቃጣውን አደጋ ማን ነው የሚገድበው እስቲ ብለህ ጠይቃቸው ይላል። እንግዲህ ጌታ ቢሆን ኑሮ አላህ ሱብሃነሁ ወተዓላ እሱን ራሱን አጠፋሃለሁ ሲል እኔም እኮ ጌታ ነኝ ባለስልጣን ነኝ እስቲ ንካኝ ብሎ መከላከልና መቋቋም ነበረበት። ይህን ሊያደርግ አይችልም ማለት ነው። እናቱንም እንደዛው ላጠፋት ብፈልግ አድናለሁኝ ሊል አይችልም ማለት ነው። በመሬት ላይ ያሉ ፍጥረታቶችንም ላወድማቸው ብሻ እኔ አድናለሁኝ የሚል የለም። ኢሳ ራሱ ባርነቱን ነው አስተምሮ የሄደው እንጂ እኔ ጌታ ነኝ የጌታ ልጅ ነኝ እንደገና በአለም ላይ ደግሞ ለአላህ አንድ ነገር ሊያደርግ ቢፈልግ እኔ ከለክለዋለሁና እቋቋመዋለሁኝ የሚል ነገር አልነገረምና አላስተማረም። ታዲያ ጌታ ቢሆን ኑሮ ለዚህ ጥያቄ መልሱ ምን ነበረ? አንተ ልታጠፋ ብትሻ እሱ ይከለክልሃል የሚባል መልስ ነበር የሚመጣው። ይሄ ደግሞ ሊሆን አይችልም ማለት ነው። ምክንያቱም ይሄ ላለመቻሉ የነቢዩላህ ኢሳ ታሪክ ራሱ ይመሰክራል ማለት ነው። እሳቸውን ጥላቶቻቸው የሁዶች ሊገሏቸው ዙሪያውን ከበው እንደገና ጅብሪሉ ለአሚን ነው መጥቶ ወደ ሰማይ ይዟቸው የሄደው። እሱ ባይደርስላቸው ኑሮ በይሁዶች እጅ ታርደው ተሰቅለው ነበረ ማለት ነው። ታዲያ መከላከል ቢችል ኑሮ ጥላቶችን አጥቅቶ እዚሁ የበላይነቱን ያረጋግጥ ነበር እንጂ ጠፍቶ አይሄድም ነበረ ማለት ነው። እናቱም ደግሞ የጌታ እናት እንደመሆኗ እንደ ማንኛውም ግለሰብ አትሞትም ነበር። ለምን ሞተችና ተቀበረች? በምድር ላይ ያሉትም ደግሞ ያው መድኃኔዓለም እያሉ ቢያመግሱትም እንኳን የዓለም መድኃኒት ነው መዳኛ ነው እሱን የተቀበለ ይድናል ይላሉ። ምንም የዳነ የለም። በዓለም ላይ ሁልጊዜ የተለያዩ አደጋዎች ሲፈጠሩ ነው የሚታየው። ከእሳቸው መምጣትም በፊት የነበረው ሁኔታ ከእሳቸውም ከመጡ በኋላ እየቀጠለ ነው ያለው እንጂ የእሳቸው መምጣት ምንም ለውጥ አላሳየም በዓለም ዙሪያ ማለት ነው። ወሊላሂ ሙልኩ ሰማዋቲ ወል አርድ እና በሰማያትና በምድር ዙሪያ ያለ ስልጣን ሁሉ በአጠቃላይ የአላህ ነው። ከአላህ ሌላ በስልጣኑ ተካፋይና ተወዳዳሪ ከቶውንም የለም በላቸው። ወማ በይነሁማ በመካከላቸውም ያለው ስልጣን እንግዲህ ሰማይንም ምድርንም የፈጠረው የሚያስተዳድረው እሱ ሲሆን በውስጣቸው ያካተቱትንም ፍጥረታት እንደዚያው የፈጠረውም ሆነ የሚያስተዳድረው እርሱ ብቻ እንጂ ኢሳም ሆነ ሌላ የስልጣን ተካፋይና የዓለም ባለቤት ነኝ ባይ ከቶውንም የለም በላቸው። የኽሉቁ ማ የሻ በመሆኑም የፈለገውን ነገር ሁሉ ይፈጥራል አላህ። ወላህ አላ ኩሊ ሸይን ቀዲር አላህ በማንኛውም ነገር ላይ ችሎታው የላቀ የሆነ ጌታ ነውና ዓለም ከመፈጠሯ ጀምሮ ሁልጊዜ የፈለገውን የሚፈጥር የፈለገውን የሚያስወግድና የሚቀይር እሱ እንጂ ከሱ ውጭ ከቶ እኔ ነኝ የሚል እስካሁን አልተሰማም አልታየም። አዳይ ከሆነ የነብዩላህ ኢሳጀትነት ወይም የጌታ ልጅ መሆን ከየት ላይ ነው ብለህ ጠይቃቸው ነው ነው። እንግዲህ እዚህ ላይ አንድ ለነገነዘረው የሚገባ ነገር አለ። እኛ እንደ ሙስሊም ነብዩላህ ኢሳን ከታላላቅ ነብያቶች አንዱ ናቸው ብለን ነው የምናምነው ቁርአንም የሚያስተምረን ማለት ነው። እና እነሱ ጌታ ናቸው ወይም የጌታ ልጅ ናቸው ብለው ስላሳቀሉና ስላጋነኑ በእነሱ አባባል ስተት ነውና እንዳትከተሉ ነው የሚለናል። እንግዲያውሳ እንደ ይሁዶች ደግሞ ተራ ሰው ነው ወይም አባት የሌለው ዝም ብላ ሴቷ ታመጣችበት ያልታወቀ ድቃላ ነው ይላሉ ይሁዶች እስካሁን የሚያምኑት። እንደዛም ልናረግ አንችልም ማለት ነው። እኛ አላህ Subhanahu Wa Ta'ala በጥበቡ በፍቃዱ ያለ አባት ከድንግሏ ማርያም የፈጠረው ታላቅ ነብይ ነው ብለን ነው የምናምነው። እንደ ይሁዶች እንደ ጥላቶቹም ዝቅ አርገና እናወርድም ተራ ሰው ነው ነብይ አይደለም ብለንም አንክድም ማለት ነው። እንደሞ አወደር ነው አፈቀር ነው እንደሚሉት አጋናኞች ደግሞ እንደ ክርስቲያኖቹ ጌታ ነው ወይም የጌታ ልጅ ነው አንልም ማለት ነው። ወይም ደግሞ የጌታ ሶስት አባላቶች አንዱ ተካፋይ ነው ማንልም። እና በዚህ መካከል ነው የሱ ደረጃ ነው የሚለን አላህ Subhanahu Wa Ta'ala። እንደ ይሁዶችም አታዋርዱት መብቱን አትግፈፉት እንደ ክርስቲያኖችም ደግሞ የማይገባው ክብርና ማዕረግ እየሰጣችሁ የኔ አጋርና ተካፋይ አታድርጉት ባለው መሰረት በዚህ መልክ ነው እንግዲህ እሳቸውን እንድንቀበልና እንድናምን ያዘዘን ማለት ነው። ስለዚህ አንዳንድ ሙስሊሞች እንዲሁ በጥላቻይ ክርስቲያኖቹ የነሱን እምነት ሲያጠያይፉና ሲያጥላሉባቸው እነሱን ባጠፋው ነብዩላህ ኢሳን የሚሰድቡና የሚተቹ ሙስሊሞች ታገኛላችሁ። ይህ ስህተት ነው ማለት ነው። ነብዩላህ ኢሳ ታላቅ ነብይ እንደመሆናቸው በእሳቸው ነብይነት ካላመን በመሐመድ እንኳን ብናምን በቂ አይሆንም። ምክንያቱም አላህ ከነብያቶች መካከል አንዱን የካደ ካፊር ነው ብሏልና እሳቸውን በነብይነት ደረጃ ካልተቀበልን እኛ ራሳችን ሙስሊሞች አንሆንም ማለት ነው። ስለዚህ የሚገባቸውን መብት ሰጥተን ደግሞ የሚበዛባቸውን መቀነስ ነው ያለብን እንጂ በጥላቻ መንፈስ መሐመድን ካልተቀበልን እኛም ኢሳን አላውቅም ማለት አይቻልም ማለት ነው። وقالت اليهود والنصارى الذي على الكتاب يتبالوت ايهود والنصاراዎች በዚህ ባለፈውን ብቻ ተታቸው አልተብቃቁም እንዳውም በተጨማሪ ደግሞ እንደዚህ አሉ። ሁለታቸውም በተለያየ መልኩ ነው የተናገሩት በየነሶከፋቸው። አሁን ግን ቃሉን ለማካተር ባንድ ተሰብስበው እንደተናገሩት አስመስሎ ነው ያስቀመጠው። እና ይሁዶችም በበኩላቸው ነሳራዎችም በበኩላቸው ምን አሉ? نحنو ابناء الله እኛ የአላህ ልጆች ነን ወአህባው ወዳጆቹም ነን አሉ ማለት ነው። እና ራሳቸውን እንግዲህ ከፍ አድርገው ማስተዋወቃቸው ነው። ሁሉም እንግዲህ በኒ እስራኤል ናቸው በመሰረቱ። እኛ እስራኤል ዘሮች ከሰው ልጆች መካከል አላህ የመረጠንና የወደደን እንደራሱ ልጅ አድርጎ የሚያየን ልዩ ፍቅረኞችና ወዳጆች ነን በማለት ይቆፈታሉ ይላል። እና እንግዲህ ጉዳቸውን ለማያጥባቸው መልአክ መስለው ይቀርቡ ማለት ነው። قل فلما يعذبكم بذنوبكم ማለት ታዲያ እናንተ እንደምትሉት የአላህ ልጆችና ወዳጆች ከሆናችሁ አንዳንድ ጥፋት በመትፈጽሙ ጊዜ በልጁ ላይ ሳይሆን በጥላቱ ላይ የሚፈጸም የመሰለ ቅጣት በእናንተ ላይ የሚያወርድባችሁ ለምንድን ነው? ልጆችና ወዳጆችማ ብትሆኑ ሮ በሌላው ህዝብ ላይ አድርጎት የማያጠውን የቅጣት ማዕስሬ መቻወርድባችሁ ነበር ባላችሁ ይላል። በላንቱም በሸሩ ምንመልፈለት እና እናንተ የማይገባችሁን ስም ለራሳችሁ ብትሰጡና ብታጋነኑም እኛ ግን በትክክል እናቃለን ስለናንተና በእውነቱ እናንተ እንደምትሉት የአላህ ልጆችና ወዳጆች ሳትሆኑ ያው እንደማንኛውም አላህ እንደፈጠራቸው ሰዎች ናችሁ። ከሰው ልጆች አንድ ዘርፍ ናችሁ እንጂ ከዛ የተለያችሁበት ምክንያት የለም ባላችሁ። በመሆኑም ይغفሩ لمن يشاء ከእናንተ መካከል ለፈለገው ይምራል ወይ ያዝው من يشاء ጥፋተኛውን እስከተገኘ ደግሞ ከእናንተ መካከል ጥፋተኛውንም ይቀጣዋል እንጂ እናንተ እንደምትሉት እንደልጅና እንደወዳጅ አድርጎ እናንተን ተቀጣጥ ነጻ አያወጣችሁም። ወሊላሂ ሙልኩ ሰማያዋቲ ወልአርድ የሰማያትና የምድር ስልጣን ወማ በይነሁማ በመካከላቸው ያለውም ፍጥረታት ሁሉ ባጠቃላይ ያአላህ ነውና እናንተንም ከፍጥረታቱ መካከል እንዳንድ አባልና ዘርፍ አርጎ ነው እንጂ ያያችሁ እናንተ እንደምትሉት እንደዚህ የተጋነነ ክብርና ማዕረግ የላችሁም ባላችሁ። ወኢለይሂል መሲር በመጨረሻም የሁሉም መመለሻ ወደ እርሱ ነውና እዛው ሱፊት ንቀርብ ውሸታምና እውነታሙ ይለያል እንጂ አውልታታሉን አትሞክሩ ባላቸው ይላል። እንግዲህ ይሁዶቹ በበኩላቸው نحنو ابناء الله واحباؤه ብለው ተናገሩ በግዚያቸው። ነሳራዎቹ ደግሞ ሲመጡ በተራቸው ተማናንሽ በማለት ያንኑ የነዛን የጥላቶቻቸው እንደሞ መዝሙር ተቀብለው እነሱ እንደገሙት ማለት ነው። እንጂ አብረው አይደለም ያሉት። ሁለቱ ተስማምተው ሁለቱ ቡድን ያአላህ ልጅና ወዳጆች ነን አይደለም ያሉት። ይሄ ቢሆን አንዱ ለሌላው ቁና ሰጠ ነበር። ግን ይሁዳ ብቻውን ናኑ አብናኡላህ ወአህባኡ ይላል። ነሳራ ደግሞ ክርስቲያኑ ደግሞ የብቻው መጥቶ የለም ይሁዳ እንደሚለው ሳይሆን እኛ ብቻነን ያአላህ ልጅና ወዳጆች በማለት ሁለቱም ቡድኖች ራሳቸውን ይሾማሉ ማለት ነው። ግን አላህ ሁለታችሁ ሙሸታሞች ናችሁ፣ እንደማንኛውም የሰው ልጆች ፍጥሮች ናችሁ። ከፈለኩኝ ከእናንተ መካከል እቀጣለሁኝ የፈለኩትንም እምራለሁኝ እንጂ እናንተ እንደምትሉት ልጅና ወዳጅ የሚባል የለኝም። እርግጥ ልጅ ሲሉ ሁላቸውም ከአካሉ የተከፈል ማለታቸው አይደለም። ልክ እንደተወለደ ልጅ አድርጎ በልዩ ሁኔታ የሚያፈቅረንና የሚያከብረን ለማለት ነው የፈለጉት። ታዲያ እንዲህ አይነት እውቅና ለማንም ብሔረሰብ አልሰጠውም። የሰው ልጅ ጎሳን ተጎሳ ለይቼ ልዩ የምወደው ጎሳ የሚባል ነገር የለኝም። ሁሉም ያው ኢና አክረመኩም ኢንደላሂ አትቃኩም እንደተባለው አላህን በፈራና ባከበረ ቁጥር ነው እንጂ ሰው ተቀባይነት የሚያገኘው በዘርና በጎሳ የገሌ ዘር የአላህ ልጅና ወዳጅ ነው ሌላው ግን ሩቅ ነው የሚባል ነገር የለም ለማለት ነው አላህ ሱብሃነሁ ወተዓላ የፈለገው። እና እንግዲህ የሁዶች እና ነሳራዎች ከጥንት ጀምረው ራሳቸውን ያው ማጋነንና ሌላውን የሰው ዘር እንደ ርካሽና እንደ ውዲያቄ አድርጎ ማየት ልማዳቸው መሆኑን ነው የሚያስታውሰን ማለት ነው። እና እነሱ በምሳሌ እንደሚገልጹት አንድ ገበሬ እርሻውን አርሶ አለስልሶ ክረምት በሚገባበት ጊዜ ጥሩ ዘር መርጦ እርሻውን ይዘራል። ያ የዘራው እህል በሚበቅልበት ጊዜ ከየት እንደመጣ ያልታወቀ የአራሙቻ ማዕት አተፍትፎ እና ተናንቆት ይወጣል። የዛ ጊዜ ያ አራሙቻ እንግዲህ በህገ ወጥ ስለሆነ ገበሬው ባለው አቅሙ ሁሉ አርሞ እህሉን እንዳያጠፋበት ይታገለዋል። እና እኛም ይችን ምድር ዘርግቶ የሰው ልጅ ብሎ የዘራን እኛን እስራኤሎችን ወይም የሁዶችንና ነሳራዎችን ነው ይላሉ በየነሰከፋቸው። ከዛ ውስጥ ያለ የሰው ዘር ግን በሙሉ ሙስሊሞችንም ጨምሮ እንዳራሙቻ ነው፣ የማይፈለግ ነው። በሰው ምስል ልክ እህል መካከል ወበሎ እንደሚበቅለው ገብቱ ጋራ እኛን ሰውን መስሎ የመጣ አውሬ ነው እንጂ ከእኛ ውስጥ ያለው ሰው አይደለም እስከ ማለት ድረስ ራሳቸውን እያጋነኑ ሌሎችን ያቋሽሻሉ ማለት ነው። ይህ አባባላቸው ግን ከንቱ መሆኑን አላህ አጋለጠና ሌላውም የሰው ልጅ ከነሱ ያልተለየ መሆኑን አሳወቀባቸው ነው። ያ አህለ الكتاب قد جاءكم رسولنا يبين لكم على فترة من الرسل ان تقولوا ما جاءنا من بشير ولا نذير فقد جاءكم بشير ونذير والله على كل شيء قدير. ያ አህለ الكتاب አሁንም እናንተ የኪታብ ባለቤቶች ሆይ ይላል ይሁዶችና ነሳራዎች። ግሪ ቀደም እንዳልኩት የሁሉ ጥፋት እያደረጉ የአህለ الكتاب ብሎ የሚጠራቸው ማክበሩ አይደለም መውቀሱ ነው በተዘዋሪ። እንግዲህ የኪታብ ባለቤት ነን ብላችሁ ተውራትን እንጂልን የመሰለ ኪታብ በእጃችሁ አድርጋችሁ እንደገና አንድ ተራ መሐይምና ደንቆሮ እንኳን የማይሰራና የማይናገረውን እምትሰሩና የምትናገሩት የኪታብ ባለቤት ተብየዎች እንደማለት ነው። እና የኛ አሊም እንደሚባለው አንድን የአዋቂ አዲስ ወቀስ ማለት ነው። ቀዲጃአኩም ረሱሉና ራሳችሁን ማታለልና መሸንገሉን ተውትና ይልቁንስ እነሆ የኛ መልእክተኛ መሐመድ መጥቶላችኋል። ይበይኑ ለኩም ወደፊት ልትከተሉት የሚገባውን ቁም ነገር የሚገልጽና የሚያብራራ ሆኖ መጥቶላችኋል። ናኑ አብናኡላህ ወአህባኡ እያላችሁ ከመንቀባረር ትክክል የአላህ ወዳጅ ሊሆን የሚችለው ሰው ምን ምን ያሟላ መሆኑን የሚነግርና የሚገልጽ የሚያብራራ መልእክተኛ ልኬላችሁ እነሆ መጥቶላችኋል። አላ ፈትረት ሚነ ሩሱል ነቢያቶች በተቋረጡበት ክፍለ ጊዜ ይላል። ቀደም ሲል እንግዲህ ነቢያቶች በቅርብ ጊዜ ነበረ የሚላኩ። ነቢዩላህ መሐመድ የመጡበት ግን ነቢዮች ተልከው ወደ መጨረሻው በመድረሱ የተገባደደና በጣም የነቢይ ጊዜ የጠበበበት ወቅት ላይ ነው የመጡት። ማለትም ነቢዩላህ ኢሳ ናቸው ከእስራኤል ነቢይ የመጨረሻው። እና እሳቸው ከዚህ ዓለም ከተወገዱ 560 ዓመት ላይ ነው ነቢዩ መሐመድ ደግሞ መጥተው ስራቸውን የጀመሩት ማለት ነው። ስለዚህ እንግዲህ 560 ዓመታት ያህል ይቺ ዓለም ከነቢይ ነጻ ሆና በጣም እንግዲህ የነቢይነት ባህሪ የተረሳና የደበዘዘበት በሆነው ክፍለ ዘመን እንዲህ አይነቱን ምርጥ እድል ሰጥቻችኋለሁኝና ወደፊትም ደግሞ ሌላ መተኪያ ስለሌለው ይህንን ወርቃማ እድላችሁን በከንቱና በዋዛ ፈዛዛ እንዲያታመክኑት ይልቁንስ ተጠንቀቁ ነው የሚለው። እና ይሄንንም ነብይ በዚህ በተቋረጠውና ባለቀው ጊዜ ለመጨረሻና ለመዋጠጫ የላኩት ለምን መሰላችሁ? አንተ ቁሉ እንዳትሉ ነው። ማጃአና ሚን በሺሪን ወላ ነዲሪን። እኛ ባለንበት ክፍለ ዘመን መልካም የሰራ እንዲህ አይነት መልካም እድል ያገኛል ብሎ የሚያበስር፣ ያጠፋና ያከፋ ደግሞ እንዲህ አይነት ቅጣት ያጋጥመዋል ብሎ የሚያስጠነቅቅና የሚያስፈራራ መልእክተኛ አልመጣልንም በእኛ ዘመን ብላችሁ እንዳታመካኙ ብዬ ነው ይሄን ነብይ ላኩላችሁ። ፈቀድ ጃአኩም በሺሩ ወነዚር። ይኸውና አሁን መልካም ከሰራችሁና የአላህን ፍቃድ ከተከተላችሁ ዘላለማዊ መልካም እድል እንደምታገኙ የሚያበስር፣ ካጠፋችሁና ተካዳችሁ ደግሞ እንዲሁ አስከፊ ቅጣት የሚያጋጥማችሁ መሆኑን የሚያስጠነቅቅ መልእክተኛ መጥቶላችኋል። በመሆኑም ይህንን እድል በሚገባ ተጠቀሙበት። ወላሁ አላ ኩሊ ሸይኢን ቀዲር። አላህ ደግሞ በማንኛውም ነገር ችሎታው የላቀ የሆነ ጌታ ነውና የቀደምት ነቢያቶችን መላክ እንደቻለ ሁሉ አሁንም ምንም ጊዜው ተተረሳና ተተራዘመ በኋላ ቢመጣም ይህንንም ነቢይ ለመላክ ችሎታው እንደተጠበቀ መሆኑን ሊያሳይና ሊያረጋግጥላችሁ ነው። ይህን እድል ካልተቀበላችሁና ካልተጠቀማችሁ ግን የቀደምት ከሃዲዎችን መቅጣት እንደቻለ ሁሉ አሁንም ያላችሁትን በተመሳሳይ መልኩ የሚያጠቃችሁ መሆኑን ሊያሳውቃችሁ ይወዳል። የአላህ ችሎታ ምንጊዜም አይቀነስምና ማለቱ ነው። إذا قال موسى لقومه يا قوم اذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وآتاكم ما لم يؤت أحدا من العالمين. وإذ قال موسى لقومه فتجمارين من نزي على الكتاب من قزيما أكتوشنا أكتوش مهونا الشون لما الرقاجات تأسفل لك نبي الله موسى بنبرو بردزي أتجبا الشون لنبرو تمكوان انتوشنا تلالك توش ያሉትን ነገር አውሳላቸው ይላል። ያቀው እናንተ ወገኖቼ አሉ ሙሳ እዝክሩ ኒዓመተላሂ ዐለይኩም አላህ ሱብሃነሁ ወተዓላ በእናንተ ላይ የለገሰውን ጸጋ አስታውሱልኝ። ይግዛለ ፊኩም አንቢያአ በእናንተ ውስጥ ብዙ ነብዮችን ባደረገላችሁ ጊዜ። እንግዲህ በዓለም ህብረተሰብ ውስጥ የነብይ ድርሻ ከከፍተኛ ደረጃ ያገኙት እስራኤላውያን ናቸው ይባላል። ስለዚህ ለሌላው ጎሳ ያልሰጠውን የነብይ ድርሻ በስፋት መለገሱ እናንተን አላህ ሱብሃነሁ ወተዓላ ከሌሎች ህዝቦች ለየት ያደረገባችሁ ነውና ይህን ውለታውን ወቁለትና ተገንዘቡ አሏቸው። ወጃአለኩም ሙሉከን እናንተንም ደግሞ ባለስልጣን ባለማዕረግ ያደረጋችሁ። ማለትም ያው በፊራውን ጊዜ በጣም ተጨቁነውና ተረግጠው የቆዩትን ያህል እንደገና በነቢዩላህ ሙሳ አማካይነት ነፃ ወጥተው ተገዥ የነበሩት እንደገና ገዥዎች ሁነው ተከብረው ቆይተዋልና ከዛ አከፍቲ ከሆነ ህይወት ወጣችሁ እንደገና እናንተ ማንንም የማይደፍራችሁና የማያጠቃችሁ ባለስልጣንና የተከበራችሁ ሰዎች ያደረጋችሁ መሆኑን አስተውሶ አላችሁ። ወአታኩም ማለሙት ያአደ ሚን አልዓለሚን ፈጠቃላይ ለዓለም ህብረተሰብ ለማንኛውም ክፍል ያልሰጠውን ልዩ ልዩ የሆነ እድልና ጸጋ ለእናንተ ሰጥቷችኋልና ይህንን አስተውሱና አመስግኑት ብለው በነገሯቸው ጊዜ የነበረውን ሁኔታ አውሳላቸውና አስተውሳቸው ይላል። ለምሳሌ ፍራውን በሚያሳድዳቸው ጊዜ በዘንጋቸው ባህሩን ሲመቱት ተከፍሎ በሰላም ተሻግረውና አምልጠው መሄድ፣ እንደገና ደግሞ ኋላ ዘመቻ በሚሄዱበት ጊዜ ውሃ ቢያልቅባቸው ሲንጋውን በዘንግ መተው ውሃ እንዲፈልቅላቸው ማድረግ፣ ከዛም በኋላ ስንቃቸው ሲያልቅባቸው ደግሞ ጸልየው ከወደ ሰማይ መናንና ሰርዋ የሚባል እንደ ማርና እንደ ስጋ ጣፋጭ የሆነ ምግብ ማውረድ፣ ከዛም ሌላ ደግሞ ሰራዊቱ ፀሐይ አጠቃን በረሃበላን ባለበት ጊዜ ዳመና ከላያቸው እንደ ጃንጥላ እየተከተለና እያጀበ እንዲዘምቱ ማድረግ፣ የመሳሰሉትን ለማንኛውም ሰው አድርጎ የማያውቀውን ነገር ለእነርሱ አድርጎላቸዋልና ይህን ሁሉ አስታውሱ በማለት ነቢዩላህ ሙሳ መከሩ።